ሁሉ የህይወት አጋራቸው ባልደረባቸው ሸይጣን እንደሚሆን ቁርአን ጥቆማ ሰጥቶ ነበረ። ይሄ ቀሪን ይባላል በቁርአን ቋንቋ። ሰው ከአርራህማን ምክር ከአላህ ተግሳጽና ምክር ውጪ መኖር ሲፈልግ አላህ የሚያስቀምጥለት የህይወት አጋር በጣም ከባድ ነው። ይህ አጋሩ እሱን ወደ ጀሃነም እሳት ለመጣል ጠዋት ማታ ይጥራል። ስራት ልስገድ ሲል እንዲያዘገይ፣ መጥፎ ነገር ሲርቅ እንዲሰራ፣ በጎ ነገር ሲሰራ እንዲከብደው፣ ወደ መጥፎ መንገድ በቀላሉ እንዲሄድ በጣም አጋዥ ነው የሚሆነው። በአጠቃላይ ወደ ጀሃነም እሳት ለሚወስደው መንገድ አጋዥ የሆነ የህይወት ጓደኛ እናቆራኝለታለን ብሎ ነበረው። የሚገርመው ይህ የህይወት ጓደኛው፣ ይህ አጋሩ፣ ይህ ተቆራኙ ቅያማ ቀን ላይ ግን በአደገኛ ሁኔታ አንዱ አንዱን ይሸሻል። እንደውም ይሄው ካፊር ግለሰብ ቅያማ ቀን የዚህን የተቆራኘውን አካል ከአጠገቡ መራቅን በጣም ይመኛል። እንደውም ምንድን ነው የሚለው? ያ ለይተ በይኒ ወበይነከ ቡዕድ አልመሽሪቀይኒ ፈቢእሰ አልቀሪን ያለ። እንዴት አስከፊ ህይወት አጋር ነህ! እንዴት አስከፊ ተቆራኝ ነህ! ህይወቴን ሁሉ እኮ አበላሸኸው። መጥፎ ነገር እንዳልሰራ ስታገል ታሰራኝ፣ ትገፋኝ፣ ትወተውተኝ ነበር። ከአንተ የበለጠ ምን መጥፎ ጓደኛ አለኝ? ምን አለ እኔ እናንተ ባልተገናኘን ብሎ እንደሚመኝ ሁሉ ቁርአን ጥቆማ ሰጥቶን ነበረው። አላህ እዛ ቅያማ ቀን ላይ ቀሪኑም ከሃዲውም ተያይዘው ወደ ጀሃነም እሳት እንደሚወርዱና ጀሃነም ዓለም ውስጥ በጋራ መግባታቸው ምንም ያቀለ ቅጣት አይነት እንደሌለ ሲደመር ክርክራቸው እንደማይጠቅማቸው ጥቆማ ሰጥቶናል። የምትማሩ የምትገሰጹ ከሆነ ዛሬውን፣ ካልሆነ ቅያማ ቀን ክርክሩ፣ ሙግቱ፣ ምክንያት ማቅረቡ በፍጹም አይጠቅማችሁም ብሎ ነበር። ከዛ ቀጥሎ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የሰው ልጆችን የመጡት ለራህመት ነውና ወደ ጀነት ለመውሰድ ከአላህ ጋር ለማስተዋወቅ በጣም ይጨነቁ ነበረ። አላህ ይሄ ጭንቀታቸውን አይቶ ምንድን ያላቸው? እንዲህ አንተ እኔ እንዲሰማ ያላደረኩትን ሲደመር ላለመስማት የወሰነን ግለሰብ፣ ሐቅን ላለማየት የፈለገን ግለሰብ በግድ ሐቅን እንዲያይና እውነት እንዲሰማ ማድረግ ትችላለህ? አትችልም። ወማ ዐለይከ ኢለል በላግ ብሏቸው ነበረ። ከዛ በስተመጨረሻ እነዚህ የመካ ሙሽሪኮችን ጣዖት አምላኪዎችን ከፈለግ በህይወት እያለ እቀጣና አሳያለሁ፣ ካልሆነ ደግሞ አንተ ከሞትክም በኋላ እቀጣቸዋለሁ ብዬ በገባሁት ቃል መሰረት ምቀጣቸው መሆኑ የሚያጠራጥር አይደለም። ብቻ ያ ሙሐመድ ከአንተ መጠብቀው አላቸው። የመጨረሻው አያት ላይ ፈስተምሲክ ቢለዚ ኡሕየ ኢለይከ ኢነከ ዓላ ሲራት ሙስተቂም ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈ ቱስአሉን ይላል። በቃ ካንተ የምጠብቀው የተላከልህን መልእክት በትክክል መኖር ብቻ ነው። ያለው ቀጥ ያለ መንገድ ላይ ስለሆነ ከዚህ ውልፍት እንድትል አልፈልግም ብሎ አላሁ ጀለ ወዓላ ረሱልን አቋማቸውን እንዲያስተካክሉና መጓዝ ያለባቸውን አቅጣጫ ጭምር ጠቁማቸው ነበር። ሳምንት ትምህርታችን ያቆም ነው። ወደ ዛሬው ደርስ ገባ። አላህ ምን ይላል? ወስአል ያ ሙሐመድ ይላቸዋል። እስኪ ነብይ ሆይ እስኪ ጠይቅ ይላቸዋል። ምን መን አርሰልና የላክናቸውን አካሎች ሚን ቀብሊከ ከአንተ በስተፊት የላክናቸውን አካሎች ጠይቃቸው። ሚን ሩሱሊና ከመልእክተኞቻችን መካከል ከአንተ በስተፊት የላክናቸውን ሩሱሎች ጠይቃቸው። ምንድን ነው የምጠይቀው ያ ረብ ሲባል አጃዐልና ሚን ዱኒ ረሕማን ከአረሕማን ውጭ አድርገናል እንዴ? አሊሀተን ዩዕበዱን የሚመለኩ አማልክቶችን አድርገናል ወይ? የመካ ሙሽሪኮች እነ ላትን እነ ዑዛን እነ መናትን እያመለኩ ነበር። ነሳሮች ደግሞ ዒሳን፣ አይሁዶች ኡዘይርን፣ የመካ ሙሽሪኮች መላእክትን፣ ድንጋይን፣ እሳትን ያመልኩ ነበር። እና እስኪ ያ ሙሐመድ ሰዎች ከኔ ውጭ አካል ለመገዛት ሲነሱ ከአርራህማን ውጭ ከአላህ ውጭ የሚያመልኳቸውን አማልክቶች አድርገንላቸዋል ወይ? አላደረግንም የሚለው አላህ ስላላደረግን ዛሬም እነሱ የሚያመልኳቸው ነገሮች ምንም አይነት መረጃ የሌለው እሺ እሺ መረጃ የሌለው ዝም ብሎ ከስሜታቸው ጋር የሚሄደውን አቅጣጫ ተከተሉ እንጂ እኔ በትክክል ከላኳቸው ሩስሎች መካከል ከኔ ውጪ ይሄን ነገር አመልኩ ብዬ የሰጠሁት አንድም መመሪያ የለም። ከፈለክ ግን ሩስሎችን ብትጠይቃቸው ሊነግሩህ ይችላሉ። በፍጹም እንዳላደረኩኝ ይነም ለላሁ ጀለ ወዐላ هذا على سبيل الفرض وفي الكلام محذوف اي ان كنت يا محمد شاكا في امر التوحيد فاسال من سبقك من الرسل يا محمد كذي بستفيد لو بتوحيد قداله متتطرطر كهنا الله عندنا كسوجي ملك اكل يلم انت يا ذاچواچو امالكتوچ كله مرجع المتطابچو الله جل وعلا يما يوداچو اقطاچاوچ ናቸው ስትላቸው አንቀበልማል። አንተም በዚህ ጉዳይ የምትቀራጠሩ ነገር ካለ ከዚህ በስተፊት የላኳቸው ሩስሎች አሉ። እነዛ ሩስሎችን መጠየቁሉ ትችላለህ። ለምሳሌ ሰላት ሊያመጡ ሲሄዱ ከሩስሎች ጋር የበገናኝ ትድልም ገጥሟቸው ነበር። ሌላው ደግሞ ሩስሎቹ ትተዋቸው ሄዷቸው መመሪያዎች ነበሩ። ኢሳ፣ ሙሳ፣ ኢብራሂም ስለዚህ እነዛ ቅሪቶቻቸው ነበሩና የነሱንም ትክክለኛ መጽሐፍና መመሪያቸውን አገላብጥ። ከቻልክ ደግሞ ጠይቅ። በፍጹም አላደረግንም። ከአላህ ውጪ የሰው ልጅ ማንንም መገዛት እንዳ የተናገርነውና መሐመድ فإن كنت في شك በጥርጣሬ ውስጥ ያለህ እንደሆነ ይላቸዋል። በምን مما انزلنا اليك ወዳንተ ባወረድነው መመሪያ ላይ የምትጠራጠርና የምትሸክከው ነገር ካለ فاسأل الذين يقرؤون الكتاب من قبلك ካንተ በስተፊት መጽሐፍ ተሰጥቷቸው የሚያነቡ አካሎች ጠይቃቸው። እንደው እጃችሁ ላይ በሚገኘው መጽሐፍ ላይ አላህ ከሱ ውጪ አካልን ኡዘይርን እንድንገዛ ኢሳን እንድንገዛ ማርያምን እንድንብራክትን እንድን እና መልክ በታጋጣሚ አለ ወይ ብለህ መጽሐፍ የሚያነቡ ሰማያዊ መጽሐፍ የሚያነቡ አካሎችን ጠይቃቸው ይላል። ይሄ ምንድነው የሌለ መሆኑን ይሄ ጥያቄው ምን ይባላል? ኢስቲንካር ይባላል። በፍጹም የለም ከኔ ውጪ እንዲመለክ የፈቀድኩት ያዘዝኩት አንድም አካል የለም። ስለዚህ አንተም በዚሁ የተውሂድ ጉዳይ ላይ ሲሪየስ አቋም ይዘህ እስከመጨረሻው ግፋበት። ሰዎች ከአላህ ውጪ የሚገዙት ነገር እንኳን ካለ ليس له سلطان ማስረጃው ፍጹም የሌለውና ዝም ብለው አባቶቻቸው ያዙት የኩፍር የሽርክን ቅስቀሳ ደግፈው ነው እንጂ ሄዱት መረጃ ኑሯቸው አይደለም ይላል። ስለዚህ ወገኖች ቁርአን ይሁን ቦታ ላይ ይላል فإذا قيل لهم تعالوا إلى ما أنزل الله قالوا بل نتبع آباءنا አባካችሁ አምላክ ይሁት መመሪያ ወርዷል ቁርአንን ልኳል ስለዚህ አባካችሁ ለዚህ መጽሐፍ ኑ በተባሉ ጊዜ ይላል قالوا نتبع ما الفينا اباءنا አባቶቻችን ትተዋቸው የሄዱት የሃይማኖት መንገዶች አሉ እነዛን ነው እንከተለው ብለው አቋም ይስለዋል። ዛሬ አይሁዳውያኖች ነሳሮች የተለያየ እምነት ተከታዮች በኔ እምነት ያዟቸው የሃይማኖት አቋሞች ከአባት ከቅድሚያት ተወረሰ እንጂ የተጠና ግራቀኝ ታየበት አቅላቸውን አሰርተው ያዝኩበት መንገድ ትክክል ነው አይደለም ያሉበት አይደለም። አብዛኛው ሰው ምናልባት እናንተን ሊያካት ይችላል ሀቅ ላይ መሆናችሁ አለመሆናችሁ ሳይሆን አጀንዳው ከአባት ተወረሰ እንጂ ሰው የቆመበት ነገር በራሱ በቀደም አንዲት እህት አሁን ወልዳለች ሌላ እምነት ተከታይነች አጋጣሚ ባሏ በጣም ጥሩ ሰው ነውና መስለም አለብህ አልኩት። በእኔ እምነት ይህን ምርጥ ባህሪ ይዛ እስልምናን ብታገኝ ይበለጠ ምናም ብዙ አወራ። ልጅቷ ደስ የሚል አብራው ነበረችና ሚስቱ ደስ የሚል ነገር ተናገረ። እኔ እምነቴን የወረስኩት ከእናትና ከአባቴ ነው አለች። ግን እናትና አባቴ ይህንን እምነት ሲይዙት አጥንተው ፈትሸው መጽሐፍ ቅዱስ ቁርአን ታሪክ አጥንተው ያዙት አቋም አይደለም። እነሱም ከአያት ከቅድመ አያቶቻቸው ወረሱት፣ ለእኔ አወረሱም። እኔ ደግሞ ፈጣሪ አለ ብዬ ካመንኩ አለች ካመንኩ እናትና አባቴ ስላወረሱኝ በእናትና አባቴ እምነት ሳምጠየቀው እኔ ቢያስኩት እምነት ከየት አመጣሽው? ለምን ያሽው? ትክክል ነሽ ወይ? አጠናሽ ወይ? አይደለሽም ወይ ብሎ አምላክ እንደሚያፋጠኝ አውቃለሁ። ስለዚህ በየትኛው አጋጣሚ ለመነጋገር፣ ለማውራት፣ ሐቅን ለመመርመር ዝግጁ ነኝ አለች። እንደስ አለ። ስለዚህ አላሁ ጀለ ወዓላ በዛሬ ትምህርታችን ወስአል ምን አርሰልና ምን ቀብሊከ ምን ሩሱሊና አጃዐልና ምን ዱኒ ረሕማን አሊሃተን ዩዕበዱን፣ ከሌላ ውጭ የሚገዙ አምላክ አድርግ ያለው ወይ? ካደረግኩኝ የሚያነቡ ሰዎችን ካደረግኩኝ ሩሱሎችን ካደረግኩኝ የሩሱሎችን ተከታዮች ፈልገህ ጠይቅ። በፍጹም አላደረግኩም። ዛሬ እስልምና ውስጥ ገብተው ልዮች የሚል ስም ማለት ነው። ቀብር እንዲመለክ አላህ አንድ ቀን ፈቅዶ አያውቅም። ምድር ከተፈጠረች ዕለት ጀምሮ ወልዮች እንዲመለኩ አንድም ቀን አላህ ፈቅዶ አያውቅም። ሩሱሎች እንዲመለኩ አንድም ቀን ፈቅዶ አያውቅም። መላእካ እንዲመለክ አንድም ቀን ፈቅዶ አያውቅም። አላህ አምልኮት የሚባለው መገዛት የሚባለው ነገር ለኔና ለኔ ብቻ ነው የሚለው። ወዕቡድ ረበክ ነው የሚለው፣ ጌታን ተገዛው ከሱ ውጪ በፍጹም እንዳትሞክር ነው የሚለው። ስለዚህ ሽርክ ከአላህ ውጪ ሰዎች የሚያመልኳቸው አማልክቶች ሁሉ መጨረሻቸው ወደ ሲኦል ነው የሚጠሉ። ስለዚህ ወንድሞችና እህቶች አላሁ ጀለ ወዓላ እሱም ብቻ እኔ ይሄ ተውሂድ የሚባል ነገር የአቅልም የልብም ስራ ነው ብዬ አስባለሁ። ምን ማለት ነው? የአቅል ስላችሁ ኢንፎርሜሽን አላህ እንድን የሚል ኢንፎርሜሽን ለአእምሯችን ያስፈልገዋል። ይሄ ነገር ሽርክ ነው፣ ይሄ ነገር ተውሂድ ነው፣ ይሄ ነገር ሽርክ አስበር ነው፣ ይሄ ሽርክ ለአክበር ነው ምናምን እየተባለ ትምህርቱ ለአቅላችን ያስፈልገናል። ከዛ ስለ ሽርክና ስለ ተውሂድ ከተማርም በኋላ አላሁ ጀለ ወዓላን እልብ ላይ ማስቀመጥ ደግሞ ሌላኛው ከባዱ የተውሂድ ክፍል ነው። ለምሳሌ አላህን ጌታ ነው ብለሽ ስትቀበዩ፣ አንድ ነው ብለሽ ስትቀበዩ፣ ከሱ ውጭ የሚመለክ አምላክ የለም ብለሽ ስትቀበዩ፣ ይህን አምላክ መፍራት የተውሂድ ምኑ ነው? ልቡ ነው። ልቡ ዋናው ፓርቲ ቢኖር እሱ ነው። ኦኬ። ስለዚህ አላህ በውስጣችንም ከሱ ውጭ ማንንም እንድንፈራ ማንንም እንድንመካ፣ አሁን ከአላህ ውጭ ገንዘብ ላይ መመካት፣ ከአላህ ውጭ እውቀት ላይ መመካት፣ ከአላህ ውጭ ዘር ላይ መመካት፣ ከአላህ ውጭ ያለን ጉልበትና አቅም ላይ እውቀት ላይ መመካት ስህተት ነው። ይሄ የልብ ስራ ነው። አላህ ላይ ብቻ ልቦቻችን እንዲንጠለጠሉ ስንነጋገር የተውሂድ ነው ዋናው ፓርት ነው እያልኳቸው፣ ስለፈጠረበት ዕለት ጀምሮ የትኛውም የሰው ልጅ ከሱ ውጪ ማንንም ፈቅዶም አዞም መመሪያ ሰጥቶም አያውቅም። ስለዚህ አላህን በብቸኝነት ማምለክ፣ አላህን ብቻና ብቻ መገዛት የሙስሊምነታችን የመጀመሪያው ክራይቴሪያ ነው። ስለዚህ አላሁ ጀለ ወዓላ ከነቢዩ በስተፊት የትኛውንም ሩሱል የሽርክን ተግባር እንዲያከናውን አልፈቀደም፣ አላዘዘም። እስከ ቂያመት ሳዓም ይህን ነገር በር ጫፉን ራሱ አልከፈትም። እንደውም ምን ብሎ ነው የዘጋው? ኢንላሃ ላ የግፊሩኩም ያለው አን ዩሽረከ ቢሂ፣ በሱ ላይ ማጋራትን በፍጹም አልምርም ነው ያለው። ሁሉን ነገር እንደ ሁኔታው እያየው ውስጣችሁን እያየው ልምረው፣ ቀጥቼ ደግሞ ወደ ጀነት ልወስዳችሁ የምችልበት ኮንዲሽን አለ፣ አጋጣሚ አለ። ሽርክ ላይ ግን ድርድር የሚባል ነገር እስልምና ውስጥ የለም። አላህን ብቻና ብቻ ነው የሰው ልጅ ማምለክ ያለበት። ወለቀድ አርሰልና ሙሳ ይላል፣ በእርግጥ ሙሳን እኮ ልከነዋል አለ። ቢአያቲና ተአምራቶቻችንን ሰጥተን ሙሳን ወደ ህዝቦቹ ልከነዋል። ወዴት? ኢላ ፊርዓውነ ወመለኢሂ፣ ወደ ፊርዓውንና ወደ ከበርቴዎቹ፣ የፊርዓውን አጋዥ ወደ ሆኑት ከበርቴዎች ልከነዋል። ስለዚህ ነቢዩላህ ሙሳ ግብፅ ነው የተወለዱት። ግብፅ ውስጥ የእስራኤል ልጆችም አሉ። ግብፅ ውስጥ ግብፅን እየመሩ የሚገኙ ግብፃውያን በፊርዓውን ንግስና ጥላ ስር ነበሩ። ስለዚህ ሙሳ የግብፅ ምድር ለቆ በአጋጣሚ በሰራው ስህተት የግብጽ ምድር ለቆ ወደ ከነዓን ምድር ሄዶ ወደ መዲን ማለት ነው ወደ ነብዩላህ ሹዓይብ ሀገር ሄዶ እዛው ወደ ግብጽ ለመመለስ ጉዞ ላይ ያለ የሪሳላ የረሱልነትን ማዕረግ ተቀብሎ መጣ ሲመጣ አላሁ ጀለ ወዓላ ጥሩ ሲና ተራራ አካባቢ እሳት አሳየው ብርሃን አሳየው እሳት መስሎት ሄደ እዛው አላህ ረሱል አድርጎ ለመረጠው ነገረው اذهب الى فرعون انه طغى ወደ فرعون አንተ እና ወንድምህ ሂዱ እሱ መስመር ለቋል ብሎ ለሙሳ መመሪያ ሰጥቶ ወደ فرعون እና የፈርዖን አጋር እና አጋዥ ለሆኑት ከበርቴዎች አላሁ ጀለ ወዓላ ልከነዋል ይለናል ከዛ ሙሳ ያአላህ መጀመሪያ አላሁ ጀለ ወዓላ ወደ فرعون ሂድ ሲለው اجعل وزيرا من اهل يا رب እንደምታቀው አንደበታቸው ትንሽ ኮልተፍ ይልነበር ይባላል ኮልታፋነቱ ኦር ደሞ በልጅነታቸው ሰዓት ነገር ቀመስ አድርገው ከንፈራቸው ላይ ትንሽ ኮልተፍ ይልነበር ከዚያ አቋያ የኔ አንደበቴም ላይ እንደምታው እንትን አለ ከዛ ባሻገር ደሞ ይገልኛልም ብዬ ፈራለሁ ስለዚህ ከቤተሰቦቼ መካከል አንዱን አካል ረዳት አድርግልኝ ብለው ጥያቄ አንስተው ነበር በጥያቄያቸው መሰረት ሃሩን እሳቸው አጋር እንዲሆንና የሪሳላውን ሐላፊነት ተሸክሞ ወደ ፈርዖን ይዘው እንዲሄዱ ተነገራቸው ወደ ፈርዖን ሄዱ ወደ ፈርዖን ሄዱና ሙሳ ምን አሉ فقال እንዲህ አሉ ሙሳ እኒ ረሱል ረብል ዓለሚን እኔ የዓለማቱ ጌታ መላእክተኛ አድርጎ ልኮኛል ያ ፈርዖን والله لقد ارسلنا موسى بالمعجزات الباهرة الدالة على صدقه الى فرعون وقومه الاقباط يسو حزبوچ يفرعون حزبوچ اقباطوچ አሉ አይሁዳውያንም ቢሆኑ እዛቸው ግብጽ ምድር ላይ ከዮሴፍ ጋር ከገቡ በኋላ ረጅም ዘመን ተቀምጧል እንዳገራቸውም ቆጥዋት ነበርና ግብጽን ሄድና ሪሳላይን አድርስ ፈርዖን መስመር ለቋል እኔ አምላክ ነኝ እስከማለት ደረጃ ደርሷል አቋሙ በጣም ከባድና መስመር የለቀቀበት ኮንዲሽን ላይ ነውና ያለው ይሄን ግለሰብ ወደ አላህ ዲን መጥራት አለበት ብሎ ሙሳ ላካቸው ደስ የሚለው ሐላፊነቱን ተሸክመናሉ ኢኒ ረሱሉ ረብል ዓለሚን እኔ እኮ የዓለማቱ ጌታ መልእክተኛ ነኝ አሉት ለሙሳ ለፈርዖን ማለት ነው አርሰለኒ ለአድዑከ ወቀውመከ ኢላ ዒባደቲ ላሂ ወህደሁ ጌታዬ ሲልከኝ አሉት አንተንም ሆንክ ህዝቦችህን አላህን በብቸኝነት እንድታመልኩት እንድጠራችሁ ወደዚህ ወደ ተውሂዱ እንድጠራችሁ ልኮኛል አሉት። ይሄን ጊዜ የፈርዖንን መልስ ምን ሆነ ማስተባበል ታሪኩ ሱረቱ ጣሃ ላይ ኢንሻአላህ እግር በግር ይመጣልና ግን ያው በብዛት ቁርአን ላይ ተጠቀሰ ሙሳ ታሪክ ነው በየቦታው ቀንጠብ አድርጎ ለታይኩን የተወሰነች ፓርቲ ነግረናል እንጂ ኢንሻአላህ ሱረቱ ጣሃ ላይ በደንብ አብረን ምን አይሆነ ከዛ ፈለማ جاءهم موسى እና የዓለማቱ አምላክ አላህ ሊኮኛል ብሎ ወደ ፈርዖን በመጣ ጊዜ ፈለማ جاءهم موسى ይሄንን የሪሳላ ሐላፊነት ተሸክሞ በመጣቸው ጊዜ ቢአያቲና ግልጽ ያሉ ረሱልነቱን የሚያረጋግጡ ማስረጃዎች አያት ማለት ተአምራቶች ማስረጃዎችን ይዙ በመጣ ጊዜ ኢዛሁም በዛን ጊዜ እነሱ ሚንሃ ካስዋ ከመኗ ከመጣቸው ተአምር ከመጣቸው አያት ከመጣቸው ሙዕጂዛ ይضحكون ይስቁ ነበር በመጣቸው ሙዕጂዛና ተአምር ያላግጡ ነበር فلما جاءهم بتلك الايات الباهره الداله على رسالته ضحكوا سخريه واستهزاء بما لاقيتنا بما في سميت موسى لاي ساقبت الله ينهى حساب اذا هم منها يضحكون موسى اذا تمطاو تامر مساقنا ما لاقتون تيايازو تعالى امام القرطبي يقولوا انما ضحكوا ወይም ደግሞ انما ضحكوا منها ليوهموا اتباعهم ان تلك الايات سحر امام القرطبي ይላል فرعون እና ተከታዮቹ ያሳቁታሉ موسى ይዞ የመጣውን መረጃ ይዘው መቀበል ሲገባቸው የሳቁበት ዋና ምክንያት አሉ የነሱ ተከታዮችን ከሙሳ ሪሳላ ለማሸሽ ነው። ይዘው የመጣው ነገር ትክክለኛ መለኮታዊ ታምር እንዳይመስላችሁ ድግምት ነው እሺ ይገርም ነው ብለው በላግጣና በፌዝ ስሜት ሰው የሙሳን ታምር ተቀብሎ አማኝ እንዳይሆን ማፌዝና ማላግጥ ስሜት እየሳቁ ተከታዮቻቸውን ወደ ሙሳ እንዳይቀርቡ ለማድረግ ሞክረዋል ይላል ኢማም አልቁርጡቢ። ወአንሁም ቃዲሩና عليها قال تعالى وما نريهم من آية إلا هي أكبر من أختها ከዛ ህዝቦቻቸውን ከሙሳ ለማገድ እንሽልትን ሁሉ አደረጉ አንዱ ማላገጥ ማፌዝ መሳቅ መሳለቅ ሙሳ የሚናገረው ንግግር ማጣጣል ነው። ዛሬም ምድራችን ላይ ስለ ተውሂድ የሚናገሩ ሰዎች የአምላክን ሐቅ የሚሰብኩ ሰዎች በሌላው አካል ይላገጥባቸው ሊፈዝባቸው ሰዎች እነሱን እንዳዳምጡ በር ሁሉ ሊዘጋባቸው ይችላል። ይህ ሩስሎች ሁሉ ያስተናገዱት እውነት ነው። ስለዚህ ሰው ሐቅን ጨብጦ ለሐቅ ሰራለው ሲል እኔ ሰው እንዲስቅብኝ አልፈልግም ካለ አያስኪድም እንዲያላግጥብኝ አልፈልግም ካለ አያስኪድም። የግድ እኔ ተናግሬ ያለው ተቀብለው በቁም ነገር አዳምጦኝ እንጂ በፍጹም ካለ አያስኪድም። ሩስሎች ሁሉ ታሪካቸውን ብታዩት ሁሉም ወደ ተውሂድ ሲጣሩ ሁሉም መጀመሪያ የገጠማቸው ከባድ እንቅፋት ከህዝቦቻቸው ተቃውሞ ላግጣ ሳቅ ፌዝ እንዳልኳችሁ እስከ ከሀገር እስከ ማባረር እስከ መግደል እስከ መዛት የማያደርሱባቸው ስቃይና መከራ አልነበረም። ስለዚህ ፈርዖንና ሰራዊቱም ሙሳ ይዞት የመጣውን ሐቅ ላለመቀበል በሳቅ ነው ትክትክ ብለው ይሳቁት። ሚገርማችሁ ሙሳ ወደ 9 የሚጠጉ ተአምራቶችን ይዞ መጥቷል። አንድ ተአምር ያሳያቸዋል። በዛች ነገር ይስቃሉ ያላግጣሉ። መረር ሲል ደግሞ ሙሳ ጋር መጥተው ተለማምጠው ያቺ ቅጣት ስቃያ እንድትነሳላቸው ከተነሳላቸው አማኝ ሊሆኑ እንደሚችሉ ሁሉ ይነግሩታል። ከዛ አላህ ያነሳዋል መልሶ ለነበሩበት ኩፍር ይመለሱ ነበር። እና አላህ ነዚህ 9 ተአምራቶችን መላልሶ እንዲማሩበት እንዲመለሱ ሁሉ ጣር ያንኑ ሐሳብ ሲገልጽ ይላል ወማኑሪህም ማለት አናሳያቸው ምን አየቲን አንዲትንም ተአምር አናሳያቸውም ኢላ ቢሆን እንጂ አለ ምን ሂየ እሷ አክበሩ ምን ኡኽቲሃ መጀመሪያቷ መጀመሪያ ላይ ካዩት ተአምር የበለጠ ከባድ ተአምርና ማስጠንቀቂያ ቢሆን እንጂ ዝም ብለን ተራ ነገር አናሳያቸውም ማለት ለምሳሌ ደም ሚጠጡት ሚበሉት ቤታቸው ታች ላይ ሁሉ ነገር ደንበል የሚሆንበት አጋጣሚ ነበር። እና መጀመሪያ አካባቢ ይታምር ሲመጣ የሙሳ እንዳልሆነ ለማላገጥ ለማፌዝ ላለመቀበል ሁሉ ሞከሩ። ከዛ ማላገጥ ማፌዙ እንደማይጠቅማቸውና የሚጠጡት ሚበሉት ነገር ሁሉ ደም በደም እየሆነ ህይወታቸው እንደሚያደፈርስ ሲገባቸው ሙሳ ጋር መጥተው ደሙን አሉ። አላህ ይቅጣት እንዲያነሳላቸው መለማመጥ ዱአ እንዲያደርግላቸው ይጠይቁታል። እሱም እሺ እናደርጋ ከተወሰነ ቀን በኋላ መልሰው መጀመሪያ ወደ ነበሩበት ኩፍር ይገቡ ነበር። ስለዚህ መጀመሪያ ያዩ ተአምር ቀጥሎ ከመጣው ጋር ሲነጻጸር ቀጥሎ የመጣ የበለጠ አስተማሪና የሙሳ ነብይነት የሚያረጋግጥ አክበሩ ምን ኡኽቲሃ ይላል። መጀመሪያ ካዩ ተአምርና ሙዕጂዛ በላይ ታላቅና ከባድ ተአምር አስከትለን ብናመጣላቸው እንጂ አንዲትን ተአምር ዝም ብለን እንደቀል እንደፌዝ አናሳያቸው ማለት ወአኸዝናሁ ከዛ ግን ይሄን ሁሉ ተአምር ያፈራረቀን ካሳየናቸው በኋላ በስተመጨረሻ ያዝናቸው ይደረባ ቢልዓዛቢ በቅጣት ያዝናቸው ለዓለሁም ይርጂዑ ይመለሱ ዘንድ ይላል። ወማ ኑሪሂም አያተ ምን አያት አልዓዛቢ ከጥፋ የጎርፍ መጥለቅለቅ ተአምራትን አሳይተናቸዋል። ወልጀራድ አንበጣ በየቦታው ቤቱ ደጁ አካባቢ ሁሉ አንበጣ እንዲሆን አላሁ ጀለ ወዓላ ባንዶ ተደረገባቸው። ወልቁመል እንደዚህ ደግሞ ቅማል ልብሱ ቅማል እንጀራው ቅማል እቃው ቅማል ሁሉ ወተ በቅማል እንዲወረር ሁሉ ያድርጓቸዋል። ኢላ وهي في غايه الكبر والظهور ከታላቅነትና ከግልጽነት አቋያ መጀመሪያ እንድታምር ያሉ በዛች ተደናብረው ግራ ተጋብተው ይነሳላቸዋል። እነሱም አማኝ እንደሚሆኑ ሁሉ መግለጽ ማለት ከተነሳላቸው በኋላ ወደ ሲመለሱ አላህ ቀጥሎ ሌላ ተአምር ያመጣል። ሲያመጣ ግን ቀጥሎ ያመጣ ተአምር አክበር ምን ኡክቲያ ነች። መጀመሪያ ካዩ ተአምር የበለጠ ታላቅ ተአምር ሆኖ ይመጣል። ቢሐይት ተኩን አውደህ ሚን ሳቢቂሃ ከመጀመሪያ የበለጠ ሙሳ ረሱል መሆኑን የበለጠ ምትገልጽ፣ እነሱም የያዙበት የኩፍር አቋም አደገኛ መሆኑን የበለጠ ምታብራራና ምትገልጽ ተአምር ቀጥሎ እናመጣለን አለ። ወልማዕና ኢላ ወህየ ባሊገቱ ባሊገተል ጋየቲ ፊ ልእዕጃዝ ቢሐይቱ የዙን አናዚረ ኢለይሃ አነሃ አክበር ምን ገይሪሃ። የተለያየ ተአምራቶችን በተለያየ ጊዜ አይተዋል። ስለዚህ የሆነ ተአምር ድንገት ሲመጣ ጉድ እኮ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። በቀደም ጌት ነበር፣ ባለፈው እንዲሆኑ ነበር፣ የአሁኑ ጌት የባሰ ነው፣ ኧረ ጉድ ብለው ሁሉም ይደነቃሉ። ሁሉም ቀጥሎ መጣው ተአምር ግራ ይጋባሉ። ከመጀመሪያው የበለጠ ግን ሀቂቃ እነዚህን ሁሉ ተአምራቶች እያዩ መመለስ፣ የሐቅ ቲፎዞ መሆን፣ ሐቅን መደገፍ ሳይችሉ እስከ መጨረሻው በኩፍራቸው የቀጠሉበት ኮንዲሽን ነው የነበረው። ወአኸዝናሁም ቢልዓዛብ ለዓለሁም የርጅዑን አይ ዓቀብናሁም ቢአንዋዕ ልዓዛብ ሸዲድ ለዓለሁም የርጅዑን አማሁም ዓለይህ ምን ልኩፍር ወተክዚብ። እነሱ ኩፍር ውስጥ ነበሩ። እነሱ እውነት ሲነገራቸው እውነትን በማስተባበል ውስጥ ነበሩና አንድ ተአምር ያሳያቸውና እንዲደነግጡ የሙሳን ነቢይነት እንዲረዱ በማድረግ ተአምር ያሳያቸዋል። ሲያሳያቸው ጎሉ ምንድን ነው? ለዓለሁም ይርጅዑን እንዲመለሱና የሙሳን ረሱልነት ተቀብለው እምነት አጥር ውስጥ እንዲገቡ ይሄን ያደርጋል። እነሱ ግን ወይ ፍንክች ንቅንቅ ሳይሉ ያነሳላቸዋል። ንቅንቅ ሳይሉ ወደ ጀመሩት የኩፍርና የተግዚብ የማስተባበል እንትኑ ሲገቡ ድጋሚ ሌላ ተአምር ያመጣል። ይህም ተአምር ጎሩ ለዓለሁም ይርጅዑን። ለምሳሌ አንበጣ፣ ሁሉ ነገር አንበጣ ሆንባቸው። ሲገቡ ወደ ቤት አንበጣ ነው፣ ልብሳቸው አንበጣ ነው፣ ምግቡ አንበጣ ነው፣ ሳጥኑ ሲከፈት አንበጣ ነው። የዚህ ነገራቶችን ሁሉ አላሁ ጀለ ወዓላ በዚህ መልክ ህይወታቸውን ማደፍረሱ እነሱ መቅጣቱ ጎሩ ለዓለሁም ይርጅዑን። ይህን ሁሉ ግን ተአምር እያዩ እነሱ አሁንም ንቅንቅ ቃላሉ ወቃሉ ይባስ ብለው ምን አሉ? ያ አዩሃ ሳሒር አሉ፣ አንተ ደጋሚ ሆይ አሉ፣ እድዑ ለና ረበክ እባክህ ጌታህን ለምንልን፣ ቢማ ዓሂደ ዒንደክ አንተ ዘንድ በገባው ቃል መሰረት ልልን። ረሱሉ አይደለህም? ጸሎትህን እሰማልሃለሁ አላለህም? አግዝሃለሁ ረዳሃለሁ አላለህም? ስለዚህ እድዑ ረበክ ጌታህን ለምንልን፣ አንተ ደጋሚ ሆይ ቢማ ዓሂደ ዒንደክ አንተ ዘንድ በገባው ቃል መሰረት እባክህን ለምንልን። እነና ለሙህተዶን እኛ ይሄ ስቃይና መከራ ከተነሳ ቁኑን መንገድ እንመራለን፣ አንተን በነቢይነት እንቀበልሃለን እና እባክህን ዱዓ አድርግልን አሉት ሙሳን። ቃላቸው በጣም ከባድ ነው። አንደኛ ረሱልን ብለው አልጠሩትም፣ ደጋሚን ያሉት። ረሱል ብለው ከተቀበሉ የግድ የሚላቸው ነገር ሁሉ መስማት ሊኖርባቸው ነው። ወደዛ ስቴፕ አልመጡም፣ ግን በቃ አንተ ደጋሚ ነህ፣ ግን ይህን ሁሉ ነገር ያመጣህብን በድግምትህ ነው፣ ደግሞ ይህን ነገር ይዘህ ስትመጣ ጌታ አለኝ የዓለማቱ ጌታ ምናምናም ብለህ ሰብከህናል። ስለዚህ ያንተ ጌታ ቃል ገብቶልሃል፣ ቃልህን ሊሰማም ፈቃደኛ ነው እና እባክህን ጠይቅልን። ጠይቅልን ደግሞ ይሄ ችግር ከተነሳልን፣ ለምሳሌ እንቁራሪቱ ከቤቶቻችን ከወጡ ሰላም ከሆነ እነና ለሙህተዱን እኛ እንመራለን ከአንተ ጋር ሐቅን ተቀብለን አብረን ለኑእሚነነ ቢከ እንከሸፈ ዐን ልዓዛብ ብዱዓኢክ በአንተ ዱዓ ሳቢያ ይህ ቅጣት ከተነሳልን እንዴት ነው ማናምነው? እናምናለን አሉ። علماء التفسير من قالوا يا أيها الساحر يا لتالو يا أيها الساحر على سبيل الانتقاص وإنما هو تعظيم في زعمهم قالوا كرسول النت ما أرق موسى يم يوردو قال غير الناس عند سو إني يا أملاك رسول تميل أتشو دقامي نعني بلا أتشو الناس زند جيجي تكبرا بوتا مستو إنهم يمي فراه اللونو يميون سلازي الناس ساحر سلم يا كبرو يا موسى كبر بينك بما كبرو تقوان قوان قوان ملمنا أتشولو أيها الساحر ادعو لنا ربك بما عهد عندك إننا لمهتدون هي يسفر ربنا قطات كنيا لا ينسى انج انيا كانت غار ننبرالن يحق تفوزون هنا لنا فنادوه بذلك على سبيل التعظيم يا ايها الساحر يا لوت مزال ما اكبر من جمر اسبوا له بحقيقه جن الله جل وعلا زند قداس يتاي بتام ادغنيا ان موسى كبر مينكانو عبد الله بن عباس يحكي نو حساب من بلو يترجماتال قال ابن عباس معناه يا أيها العالم ما لتاتنه وكان الساحر فيهم عظيما يكرونه دقام الناس زند بتقام عاكنا سلذي أنت واكي هوي واكي جيتها لمن اللي ما لتاتنه ولا عبد الله بن عباس فسر الناس زند دقام بتقام بزيسي انسنو موسى أربو الله لمنو شجروا للناس الله شيء ما تصنوت موسى بتأيّق قط مسارة دعاء ذا الرجاء قلت دون إنك أن من قد نمر لين كقول نقوم لين بلا وال واقص كان سنة من يعتشو بلو موسى الله لما نوت اللهم جل وعلا أنا سألجو إيه إنه هسا من بلو قلت سؤال فلما كشفنا بقلتنا وجزء عنهم العذاب عنهم كالنس لا مالتهم العذاب كالنس لا كتعتهم بان السانة وانا بقل اسم الله تشو كده إذا هم بزيان كده الناس ينكثون كالات تشون يا فرسالو إننا لمهتدون بلو نبرا رب هذا دن يهنن كالات تشون تبقوا ودى امنا تعطروس مقبات عالفة كده من رمي عدر قلت إذا هم ينكثون ቃላቸውን ያፈርሱና መጀመሪያ በነበራቸው አቋም ላይ ይዘልቁበታል ማለት ነው። ኢዳሁም ينقضون العهد ويسرون على الكفر والعصيان መጀመሪያ በነበሩበት የኩፍርና የወንጀል አቋም ላይ ይገፉበታል ይቀጥላሉ ማለት ነው። መለስ ብለው እምነትን ለማዳመጥም እምነትን ለመቀበልም ምንም ዝግጁነት አይስተዋልባቸውም ማለት ነው። ونادى فرعون فرعون بزي ملكو بتلاقي جزي كموسى قار ستا قباوست ويتوست كركروست مقتوست ساتشاوست قبا قبانا قدايون سايو مسمرية ساتنا كقططو وشبهيدة دميون قباو مسلمنا له ونادى فرعون فرعون تتارى في قومه زوتشوست اندي الملت الرياس لله فقال اندي هالا يا قوم زوتشي هوي عليس لي لن يعيد من ديالة ملك مصر يا مصر يا قبس نقسلنا لن يعيد لي وهذه الأنهار يسجرة لن يعيد من ديالة تجري المتفس من تحت كسري فرعون هنسا نبرو قصروش نبروت كهنساوت شسر تكلوش جبوست بصفات التكلالو كينساوتو جربا غوني لا يتكلالو نزا تكلوش دمو كسراتشو جراتوش ونزوش فسباتشو انا مركي كالي انكس الناهيوت نبرو نمنالا يا قوم انا مالاتش وهذه الانهار تجي كسر يهو ينبولك بول يلمو يفسو يلمو يي أفلا تبسيون أتم ملكتهم من دي موسى متو إني رسول نن إني يا ملاك ملاك تنيا نن سيل تعلمتو تعلاتو تكبلو تعلاتو قركو قركو እኔ ከሱ ጅግ የተሻለ ግብጽን የምገዛ የግብጽ አስተዳዳሪ የግብጽ ንጉስ ነኝ። ደሞ ወንዞች፣ ጅረቶች፣ አትክልቶች፣ ህንጻዎችን ከቧቸው ከስሬ ይበቃ ይተራመሱ የለ እንዴ? ይሄን የመሰለ ንግስና አንድ ተራስ ወጥቶ ለሚናገረው ቃል መንበርከክ ያለባቸው ሐሳብ እንዳይቀበሉ ለማድረግ የተለያየ አይነት ፕሮፓጋንዳ ነዛ። ይሄ ሁሌም ቢሆን ሀቅን የማይቀበሉ አካሎች የሚወስዱት እርምጃ ነው። በተለይ አቅም ካላቸው አንዳንዴ በጉልበት አንዳንዴ ደግሞ እነሱ ካሉበት ነገር ጋር አነጻጽረው ህብረተሰቡን እኛ እንሻላለን የእኛ ሐሳብ ልክ ነው በሚል ቋንቋ፣ ሌላ ጊዜ ደግሞ አስፈላጊ የሆነ እርምጃ መውሰድ፣ ሌላ ጊዜ ደግሞ እውነትን ይዘው የመጡ ሰዎችን የሆነ ታርጋ ለጥፈው ሀሳባቸው ህዝብ ዘንድ እንዳይደርስ እውነትና ሰዎች እንዳይገናኙ መሀል ላይ የውሸት ፕሮፓጋንዳ በመንፋት ህዝቦች እውነት እንዳይቀበሉ በር ይዘጋሉ። ፊርአውንም እየወሰደ ያለው እርምጃ ይህንን ነው። ምንድን ነው ያለው? ፈለማ ከሸፍና አንሁም ልአዛብ ኢዛ ሁም ይንኩሱን። ወናዳ ፊርአውኑ ሩአሳ አልቅብጥ ወዑዘማአሁ፣ የቅብጥዮችን ዋና ዋና አለቆችን ጠራ። የሀገር መሪ፣ የአካባቢ መሪ፣ ባለስልጣናትን ሁሉ ሰብስቦ ጠራና ፈለማ ረአ አልአያት አልባሂረ ሚን ሙሳ ወኻፈ አን ዩእሚኑ። አሁን ሙሳ አደገኛ የሆኑ ተአምራቶችን ህዝቦቹ ዘንድ ማሳየት ጀምረዋል። ኦኬ። እና ሁኔታውን ሲያየው እቺ ባቄላ ካደረች አትቆረጠም ማለትና ባለስልጣንና ህዝብ ዘንድ ተደማጭነት ያላቸው ሰዎች ሰብስቦ ምን አለ? ያ ቀውም አለይሰ ሊ ሙልኩ ምስር وهذه الانهار تجري من تحتي يغبص سلطان اني عادل اني عادلهم اندي نغسو يهو جرتوچ ونزوچ كنصاوچ يسر سيمبابوا تايو افلاتو بسرون علاچو لمن يامنالو بلو سلافرا ورموسا انداي غلبطبت ما باباانا انسون چنقلات مسرقيا منغد نو انغدي قال اشي الواسعة الشاسعة ملكا لي اليست بلاد مصر الواسعة هيك سفيه قبص مدرنا سفيه هو سلطان يني ايدلم لذلك هنا ايه مسله سلطان جه عند تراق اللي سمتو بشبكاچ ود سو بتهدو اندمتشبولو تصفى ادرغالو لذلك نغروچن قوم براچو اسبو علاچو امام القرطبي يقول ፊርአውን አራት ነገሮችን አንስቶ ነው ህዝቦች ወደ ሙሳ እንዳይሄዱ ለመከላከል ወከረው አሉ። አንደኛ نهر الملك ونهر طنون ونهر دمياط ونهر تينس ነው وكلها من النيل ግብጽ ውስጥ አራት ተላላቅ ወንዞች አሉ። نهر الملك طنون ዲሚያት ናር ቲንስ ቢባሉ አራት ወንዞች ግብጽ ውስጥ ይፈሱ ነበር። በተጨማሪ ቤተ መንግስቱ ማካባቢ ከአትክልቶች ስር ወዲያ ወዲ የሚሉ የተለያዩ አትክልት ትቦዎች ውሃዎች ይፈሳሉና ያን ሁሉ አስቦ ምን አለ? ይሄው እንደምታዩት የግብጽ እዚች ሰፊ ሀገር ንጉስና ባለቤቷ እኔ ነኝ። ሲደመር ደግሞ ግብጽ ውስጥ እንደምታውቁት አራት ታላላቅ ወንዞች አሉ። የነዚህ ወንዞችም በኔ ህንጻዎች ስር ይሁን እንደዚህ በኔ ከተማ ስር ኮዲያ ወዲ ሲሉ ያያያችሁ አይደል? ስለዚህ አንድ ተራግለ ሰመጥቶ ምንም በጁ የሌለ ንግስና የሌለው ግብጽንም አይመራ ሀብት የሌለው ሲደመር እዚችን ታላቅ አገር ቅንጣት ያህል እንኳን ወብት የሌለው ግለሰብ መጥቶ እኔ ነብይ ነኝ እኔ ሩሱ ነኝ ሀያል አምላክ አለ እያለ ሰብካችሁ ከተቀበላችሁ አደገኛ ነውና እኔ ያለሁበትን ኮንዲሽን በደንብ ለማሰብ ሞክሩ ሲል ይሄው ነው። እኔ ብዙ ጊዜ አሁን አንዳንድ ክርክሮች ላይ ተቀምጫለሁ። ብዙ ጊዜ ሀቅ ካልያዙ ሰዎች ጋር ለመነጋገር ሞክር ያለው ሰዎች ሲነጋገሩ አይቻለሁ። ሰዎች የያዙት ነገር እንደማዋጣ ሲገባቸው አንዳንድ ጊዜ በክብራቸው ላይ ይመጣሉ። አንዳንድ ጊዜ ከአጀንዳ ይወጡና ለምሳሌ ኢየሱስ ጌታ ነው የሚል ክርክር ቢነሳ ኢየሱስ ጌታ ወይም ፈጣሪ ያለ መሆኑ ለማስረዳት አቅም ካጡ እኔ ሲወሰድ ማየው እርምጃ እንዲሆኑ እንዲተሰክሉ እንዲሆኑ በቃ የሰውን ጭንቅላት ለመሳብ የሚደረጉ አደገኛ የተንኮል አካሄዶች አሉ። ፍራውንም ሙሉ ታሪኩን ኢንሻአላህ ወደፊት በስፋት እናያለን። ሙሳ ይዘት የመጣው ነገር በቃል በመረጃ በተለያየ መልኩ ማሸነፍ ሲሳነው ቀጥታ አንተኛ ጋር የትም አልነበርክ እንዴ? ተራ ግለሰብ አልነበርክ እንዴ? ዛሬ መተ ደግሞ እኔ ነብይ ነኝ ትለኛለህ? አንድ ደግሞ አንተ ባለፈው ሰው ገላ አልሄድክም? ዛሬ ምን አግኝተህ ነው እኔ ረሱል ነኝ ምናምን? አያችሁ ሩሱል አለመሆኑን በማስረጃ ህብረተሰቡን ማሳመን ሲገባው መረጃ እንደሌለው ሲገባው የሚወስዳቸው እርምጃዎች የግለሰቡን ክብር መንካት፣ የግለሰቡን የኋላ ታሪክ አንቋሾ ማቅረብ፣ ገባችሁ? የራስን ማንነት ከፍ ከፍ ከፍ አድርጎ ሰው ጭንቅላት ለመክተት መታገል ሲደመር ደግሞ ከዚህ የከፋ ከባባድ እርምጃዎችን ይወስዳሉ። እና ፊርአውን ብቻ ታሪኩን ሙሉ ስታጠኑት በጣም አስገራሚ ነገር ነው የምታዩት። እሺ አም አና ኸይሩን አለ አፈላቱ ሲሩን አለ አትመለከቱም እንዴ? ያው የግብጽ ስልጣን ሙሉ በጄ ነው። ሲደመር ደግሞ ግብጽ ውስጥ ያሉ አራት ታላላቅ ወንዞች በኔ ከተማ ስር ነው ኮዲያ ወዲ የሚመላለሱትና ህዝብ ያገለግሉት። የኔም ህንጻዎች አካባቢ ትሄዱ ከየአትክልት ስር አስገራሚ የሆኑ የወንዝ ጅረቶች ሲፈሱ ታያላችሁ። ይህ ሁሉ የኔን ኃያልነት እንደሚገልጽላችሁ ተስፋ አደርጋለሁ። ሙሳ በቀደም እኛ ጋር የቲም ሆኖ አድጎ አባት የሌለው ሚስኪን ልጅ ሲደመር አገር ለቆ ወንጀል ሰርቶ ሄደ፣ አሁን ተመልሶ መጥቶ እኔ ነብይ ነኝ ሲል እሱም መቀበል እንግዲህ እንዴት እንደምታስቡት አላውቅም፣ ብቻ በደንብ አስቡልኝ ሲል ህዝቡን በዚህ መልኩ ጭንቅላቱን ለመቆጣጠር ትግል ማድረግ ጀመረ። ቀጥሎ ምን አለ? አም አለ ወይ ደግሞ አም አነ ኸይሩ ምንሁ ምን ሃዳ አለዚ ሁወ መሂን ወላ የካዱ ዩቢን አለ። አም ማለት በል አለ፣ ይልቁንም አለ አነ ኸይሩን እኔ የተሻልኩ ነኝ አለ ፊርዓውን። ምን ሃዳ ከዚህ ግለሰብ እኔ ይሻላለው። አለዚ ይሄ ግለሰብ ማለት አለዚ ያ ነው። የቱ ሁወ እሱ መሂን የተዋረደ የታነሰ ተራ እኮ ግለሰብ ነው። የተዋረደና የታነሰ የሆነው ያ ግለሰብ ከኔ ይሻላል? አይሻልም፣ እኔ በሁሉ ነገር እኮ ይሻለዋለሁ አለ። ወላ የካዱ ዩቢን፣ ወላ የካድ አይቀርብም አለ። ዩቢን ሀሳቡን እንኳን ለመግለጽ አቅም የለም፣ ኮልታፋና ተብታባ ነው። እንዴት ብሎ ነው እሱ ሀቅ ይዞ ይመጣል ተብሎ የሚታሰበው? አያችሁ፣ ቀጥታ ክብር ላይ ነው የሚዘምቱት፣ ራሳቸውን ነው የሚሰክሉት። ዛሬም ማለት ነው እህት ወንድሞቼ፣ እኛ ስር የሆነ እውነት ሰዎች ይዘው ይመጣሉ። ያን እውነት ላለመቀበል ትንቅንቃችን ምናልባት ግለሰቡ የሆነ ጊዜ ሰርቆ ከነበረ በልጅነቱ ሌባ ከነበረ ያችን ታሪክ መዞ ነው የሚያወጣው። የሆነ ጊዜ ወደ ሀቁ ከመምጣቱ በፊት የሰራቸው ወንጀሎች ካሉ እየተመዘዙ ነው የሚመጡት። ዛሬ ይዞ የመጣውን ሀቅ ላለመቀበልና ሰው እንዳዳምጠው ለማድረግ እንዲህ አይነት ተንኮሎች ከድሮ ጀምሮ ይሰራሉ። ከድሮ ጀምሮ አሁን በያላችሁበት ቦታ እዩት ይህንን ነገር። እሺ እኔ የሚገርማችሁ ነገር ወላሂ ስም ወላሂ ከልቤ ነው የምላችሁ፣ ማንም ይሆን ነገር ይናገር፣ እኔ ጋ ያለው አቋም የተናገረው ቃል እውነት ነው ወይስ ውሸት ነው? ምን ተናገረ ከመመረጃ ይዞ የሚል ነው እኔ ጋ ያለው ሙግት ማለት ነው። አሁን አዲስ አበባ ውስጥ ያለው ኮንዲሽን የሚገርማችሁ ነገር ሰዎች የሚናገሩትን ሀቅ ሰው እንዳይቀበላቸው መጀመሪያ ክብራቸው ላይ ነው የሚዘመተው። ክብራቸው ላይ ተዘመተ ማለት ለምሳሌ እገሌ ኡስታዝ እገሌ ዑለማ እገሌ የሆነ ታዋቂ ግለሰብ ዝሙት ሰርቷል፣ እንዲህ ታይቷል፣ እንዲህ ሰርቋል፣ እንዲህ አድርጓል፣ እንዲህ ፈልጧል፣ ወንጀሎች ሲነገራችሁ ያን ግለሰብ ለማዳመጥ ጭንቅላታችሁ እምቢ ይላቸዋል። ስለዚህ መጀመሪያ የሚደረገው ምንድን ነው? ሰዎች ያ ግለሰብ ይዞት የመጣውን ሀቅ እንዳይቀበሉ የግለሰቡ ክብር አታውም። እንደ ረሱል እኮ ሲመጡ እብድ ተባሉ፣ ጠንቋይ ተባሉ፣ የቲ ምስኪን ተባሉ፣ የሚበላው የሌለው የድሃ ልጅ ተባሉ። የነበራቸው ምርጥ ታማኝና እውነተኛ የሚለው ምርጥ ስያሜ ተነስቶ ቆሻሻ ነገር ተለጠፈባቸው። ደጋሚ ተባሉ። ባልና ሚስት የሚያፋታ፣ እናትና ልጅ፣ አባትና ልጅ የሚያለያይ፣ አያችሁ? ይሄ ሁሉ ቆሻሻ ነገር ነቢ በትክክል ታሪካቸው ሲጠና ከዚህ የጸዱ ናቸው። ግን በቃ እሳቸው ይዘው የመጡትን ሀቅ ሰው እንዳይቀበል ህዝቡ መረጃ ስለሌለው ያለው አማራጭ ምንድነው? የያዘው ላለመልቀቅ ትንቅንቅ ነው። ይሄ ትንቅንቅ ደግሞ እውነቱን ይዞ ከመጣው ግለሰብ ባህሪ ላይ የመዝመት አንዱ መንገድ ነው። ስለዚህ ሙሳና ፊርዓውን መካከል የተከናወነው ይህ ነው። እኔ ይሻላለሁ። እነሱ የመካ ሙሽሪኮች ምንድን ነው ያሉት? እንዲህ አላህ ረሱል ለመላክ ሳጣ እንዴ? ምን አለ መካ ውስጥ አቡ ጀህል አለ አሉ። ጣይፍ ውስጥ ደግሞ አምር ነው፣ አምር የሚባል አንድ ግለሰብ አለ፣ እሱ አለ። ከእነዚህ ሁለት ታላላቅ ከተሞች መካከል አንድ ባላባት አንድ ታላቅ ሰው ይመርጣ አይሻለውም ነበር አሉ። ሙሳም ሽሁቴ ምስኪን ልጅ አባቴ የለው አገር ለቆ ወጣው እኛ ምናምን አይረሱልኝ አለ። ከእኔ በምንድን ነው የሚሻለው ብሎ ሙሳ ይዞ የመጣውን ሀቅ ሰው እንዳይቀበል በቃ በሩን እየዘጋ የባሰው አታምጣ ነው እና እኔ ከሱ ይሻላለሁ፣ እኔ ስልጣን አለኝ፣ እኔ ሀገር እገዛለሁ፣ እኔ ከተማ እመራለሁ፣ እኔ ሁሉ የምትለት ነገር ሁሉ ጸጋ በእጄ ነው። የአንድ ምስኪን መጥቶ አምላክን ተቀበል ቢላችሁ ብታዳምጡት ውድቀቱ ያኔ እንደሚጀምር አትጠራጠሩ አላቸው። ፈለውላ ኡልቅየ ዐለይሂ አስዊረቱ ሚን ዛሀቢን አው ጃአ መዐሁ አልመላኢከቱ ሙቅተሪኒን። አሁንም ቀጠለ። ፈለውላ ኡልቅየ አለ፣ ለምንድን ነው ማይጣልለት? ዐለይሂ በሱ ላይ አስዊረቱ ሚን ዛሀብ ከወርቅ የሆኑ አምባሮች ለምን አይጣሉለትም? ለምን አይሰጠውም? ረሱል ነኝ ሲል የወርቅ መዓት በእጁ ላይ የሚያደርገው በእግሩ ላይ የሚያደርገው በቃ ወርቅ ወርቅ ሆኖ ለምን አልመጣም? ባዶ እጁን ረሱል ነኝ ብሎ ይመጣል? ይሄ ተራ ግለሰብ ብሎ ሙሳ ባዶ እጁ መምጣቱን የሀቅ ባለቤት እንዳልሆነ ማሳያ አድርጎ ፊርዓውን ተጠቅሞ ኦኬ። አንዳንድ ጊዜ ቀሚስ የቆሸሸ ቀሚስ ለብሰሽ እውነትን ብትናገሪ ዝም ብሎ ይለፈልፋል። እንደ ቅድሚያ ራሱን ንጽህና አይጠብቅም ነው የሚለው ሰው። ምን አገባ ከንጽህናው ጋር? የተናገረው ነገር ሀቅ ነው አይደለም? ዛሬ እኔም እናንተ ጋር ያለ ግልጽ፣ አሁን ከዚህ ጋር በተያዘ ግልጽ ያሉ ደካማ ጎኖች አሉ። ሰዎችን የምንለካው ነው፣ እውነትን የምንለካው በእነሱ ነው። ኮምፕሌት ለብሶ አምሮበት ከተናገረ ማሻአላህ ነው። አንደበቱ ርቱዕ ከሆነ ማሻአላህ ነው እንጂ የተናገረው ነገር ሚዛን የለንም። ሚዛናችን አለባበስ፣ ሚዛናችን አነጋገር፣ ሚዛናችን አቋም፣ ሚዛናችን በእርግጠኝነት ማለት ነው። መስጊድ አንድ ደረሳ ቀሚስ ለብሶ ከአንድ ሀብታም ጋር ቢከራከር በእርግጠኝነት የምነግራችሁ ይሄን ምስኪን ደረሳ የሚያዳምጠው ሰው አታገኙ። ሀብታሙ ራሱ ንግግር ሲጀምር አቦ አንተ ዝም በል እንጂ ምን ሆነሃል? ዝም ብለህ ትናገራለህ እንዴ ነው የሚለው። ምን ነው እንዲህ እንዲልቀው ዝቅ እንዲያደርገው የጋበት ሀብታሙ ግለሰብ ጋር ያለው እውነት ሳይሆን የዛ ግለሰብ ድህነትና የዛ ግለሰብ ዝቅተኛ የኑሮ ደረጃ ነው እንጂ እውነት የሚናገረው ቃል እውነት ነው ውሸት ነው። ብዙ ጊዜ እዚህ ሚዛን ውስጥ አንገባ። ይሄ ምናልባት ከፊርዓውን የወረስነው ባህሪያችን ሳይሆን አይቀርም። እና ምን አለ ፊርዓውን? ፈለውላ ኡልቅየ ዐለይ ምና ለምንድን ነው ማየት? ፈለውላ ማለት ፈሃላ ማለት ለምን? ኡልቅየ ዐለይ በሱ ላይ ለምን አይጣልበትም አለ። አስዊረቱን አምባሮች ሚን ዛሀብ ከወርቅ የሆኑ አምባሮች በእጅ በእግር የሚጠለቁ አምባሮች ተጥለውለት ሀብታም ሆኖ ለምን አልመጣም? አውጃ አለ ወይም ለምን አልመጣም? መላ አውጃ አሁል መላኢከቱ ሙቅተሪኒ ይገርም ነው እኮ አውጃአሁል መላኢከቱ ሙቅተሪኒ አይ አውጃአ መዐሁል መላኢከቱ የክተኒፉነሁ ኽድመተን ለሁ ወሸሃደተን ቢስድቅህ አውጃአ ለምን አልመጣም አሉ። አልመላኢከቱ መላኢኮች ለምን አልመጡም? ሙቅተሪኒን ከሱ ጋር ተቆራኝተው ለምን መላኢኮች አልመጡም? ነቢይነቱን የሚገልጹ እሱን የሚያገለግሉ ትንሽ ነገር ሲያዛቸው ሮጥ ሮጥ ብለው ሊካድሙት አረውነተኛ መላእክተኛ ነው ተቀበሉት ይያሉ የሚደግፉት የሚያግዙት መላእክት ለምን አልመጡም አብረውት ዝም ብሎ ብቻው ሙት ይለፈልፋል አሁን አያችሁ አይደል ሰው እነተን እንዳይቀበል እንዴት አይነት እንቅፋት እንደሚጣል ዛሬም ዙሪያ ጥምጥማችሁ ልጅ ዓለም በደም ብቃኝት ያለው ተጨባጭ ሆኖ أي أي قال أبو حيان لما وصف في نفسه بالعزة والملك أبو حيان ميلالو فرعون راس يتلاق سلطان ينقص النابة لبيت حيان هلون شاي تلاق سمون كقلت أبوه على راس بزيمالك كقلت أبوه على ووازن بينه وبين موسى عليه السلام بس النابة موسى بكاكر يالو ليونات الهزب لما سيجت مكرا إني اندم التوقوت يقبس نقوسني ሀብታም ነኝ ሁሉ በጀ ሁሉ በደጀ የተከበርኩ ስንት ደጋፊ ስንት ፎዙ ያለኝ እንደምታውት ነው አይደል አረ ደሞ አንድ ተራ ምስኪን አንባር ወርቅ የሌለው መልአክ መጥቶ ያልመሰከረለ ተራ ግለሰብ ከነጋ እንዴት ብሎ ሊነጻጸረው ጉድ እኮ ነው ዘንድሮ አለ ሙሳ ፍራው ጉድ ነው አለ ያቹ ከዛ ህዝብ ወዲያ ወነተን ነው እኮ የተራ ግለሰብ ካንተ ጋር እንዴት ሊነጻጸራል በጣም ገባቹ በጣም ከባድ አቀራረብ ከማከለ ለጥሮ የሚወጡ በጣት የሚቆጠሩ ሰዎች ናቸው በጣት የሚቆጠሩ ከዛ ሁሉ ህዝብ እና በዚህ መልኩ ህዝቡን ያስተኛል ማለት ነው ከዛ ምና ወሰፈ بالضعف وقلة الاعوام አንደኛ موسى እድሜው ትንሽ ነው ደካማ ነው ምስኪን ነው ደሃ ነው የሚገርም ነው ምናም ብሎ በቃ ህዝብ ብረሰቡ ወደ موسى ፊቱ እንዳያዞር በር መዝጋት ስራ ነው የሰራው በቃ ان كان صادقا فهلا ملكه ربه وصوره وجعل الملائكه انصاره اندو بتككل نبي يكون على رسول كونه جيتو من الله يورق معك بيسته من الله خادموج ملائكه رداتوج ملائكه اسو اللي خادم ملائكه لمن على درجلته يا لا درجلتكو نبي سلال هونهو اندات تشودو بلو ميغرم نو سون كاونت يماراقي سيستمو ጎበዝ ነበር ማለት ይቻላል ከዛ በኋላ ቁርአን ምላል ፈስተخفፈ ቀውመሁ በዚህ መልኩ ፍርዓውን ህዝቦቹ አክለቀላሮች አደረጋቸው አሳነሳቸው ማለት ማሰብ ማይችሉ የሚያስበው እሱ ብቻ የሚያነጻጽረው እሱ ብቻ ኦኬ ግራቀኝ የሚያዩ እሱ ብቻ የሙሳ ድህነት ሐቅ እንዳያዘ ማሳያ ነው ብሎ ቢገልጸው እሱ ብቻ ስለዚህ እርግጥ እኮ ነው ይሄ እውነት ነው አንቺ የሆኑ ቲፎዞች አሉሽ የሆነ ሰው አንቺ ካሽዋቋም ውጪ እውነት ይዞ ሲመጣ ነገሬን አትስሙ ነገሬን አትቀበሉ ነገሬን አትዩ ለምን በቃ እኔ ያሰብኩላችሁ ይበቃል እኔ ያልኳችሁን ብቻ ነው ማዳመጥ ያለባችሁ ከተባለ فاستخفقوا ما هو አንቺ መሪነሽ ግን ህዝቦችሽን ዝቅ አድርገሽ ነው ያየሽው ማሰብ እንደማይችሉ ግራቀኝ ማለት እንደማይችል በሩን ቆላልፈሽ አንቺ ብቻ ታላቅ ኃያል ሰው እንደሆንሽ ይገለጽሽ ማለት ነው። ያከይ ደግሞ የፊርዓውን እንጂ የነቢያቶች አይደለም። ወስተخفፋ ቀውመሁ فأطاعوه ሚገርማችሁ ነገር ደግሞ ህዝቦቹም ልክ ነህ ብለው فأطاعوه ታዘዙት እሻር ምን ያርጉ ሸወዳቸው ዛሬም ዓለም ላይ የሚታየው የሚሰማው ነገር ይሄው ነው። ይሁኑ አካሎች ሚዲያ በጃቸው እንደልባቸው ይናገራሉ ተራ ማህበረሰብ ሚዲያ ላይ ተለጥፎ ያደምጣሉ ለት ነው ተቀብሎ ቤት ይገባል ይሄ استخفاف القوم ሰዎች የማሰብ አቅላችን የመጠቀም አቅማቸውን ማሳነስ እኛ እናውቅላችኋለን ይሄ ሐሰት ነው ይሄን ተቃውሙ ይሄን ደግፉ ይሄ ውሸት ነው በሉ እውነቱ ይሄ ነው እኛ ያልነው ብቻ ነው የሚሉት ለህዝቦቻቸው ካላቸው ንቀትም ጭምር ነው ان الله فاستخف قومه فرعون حزبوچون اسانسه اقلاچو قلال اندهونه اندماسبو ሁሉ አሳያቸው ልክነህ አንተ ታውቀልናለህ ብለው فاطاعوه حزبوቹ موسىን ከመቀበል ይልቅ فرعونን ታዘዙት انهم كانوا لمن ستي انهم الله الناسكو كانوا نبروا قوما فاسقين አመጸኛ ህዝቦች ነበሩና አመጻቸው ሙሳን ከማዳመጥ ይልቅ የፈርዖንን ሐሳብ እንዲቀበሉ ጋበዛቸው ይላል። ዛሬ አንቺ እነትን ይዘሽ ነይ። ምሳሌ አላህ አንድ ነው። አላህ ብቻ ነው መሪ ያለበት መጣሽ። ሰዎች የሆነ መሪ ያላቸው አቦ አንተ ተው እንደዚህ አይነት ተራቃል ይሄ ድርቅና አንተው ሲል የዛ ግለሰብ አጃቢዎች እነት ነው አንቺ ድርቅ ነው ማለት ይጀምራሉ። ለምን አባ ጋሺ እኮ ያነሳው ሐሳብ ለምን አናደምጠውም? አምላክ አንድ ነው ይያለ ነው የሚል ሰው ሊነጥሮ የመውጣት አቅሙ እጅግ አነስተኛ ነው። ስለዚህ ይሄ ደግሞ ከድሮ ጀምሮ ያለ በሽታ ነው። እሺ ለወደፊትም ይቀጥላል። እኔ አሁን ደጋፊዎች ቲፎዞች ቢኖሩኝ እኔ የምላቸው ነገር ብቻ ተቀብለው ይሄዳሉ እንጂ ከኔ ሐሳብ ተቃራኒ ነገር ይዘው ደግፈው ከኔ ጋር ማዋጋት የሚችል ሰው አታገኝ። ስለዚህ ይሄ ደግሞ እኔ አቅልን አሽቀንጥሮ መጣል ነው የምለው። ሰው አቅል ከተሰጠው ምትወጂም ሰው ይናገር ምትጠይም ሰው ሲናገር የተነገረው ንግግር ምን ያህል እውነት ነው እንጂ የሚባለው ስለወደድሽው ስላፈቀርሽው እሱ ትክክል ነው ነገ ተሳስቷል ማለት እኔ ከቁርአን ጋር የማይስማማ አቋም ነው። አስተከፈ ቀውሙ ፈአጣኡሁ ኢነሁም ካኑ ቀውመን ፋሲቂን። እሺ እውነትን ሳይሆን የሚወዷቸውን ሰዎች ሐሳብ ብቻ የሚያራገቡ ሰዎች በቁርአን ቋንቋ ፋሲቆች ናቸው፣ አመፀኞች ናቸው። ከእውነት ይልቅ ፍቅር ያሸንፋቸው፣ ከእውነት ይልቅ ቲፎዞነት በአብዛኛው የሚታይባቸው ሰዎች ማለት ይሄ ደግሞ አመፅ ነው። እውነት ወገኖቼ በፍቅር በመልክ በዘር በገንዘብ አይለካም። ነጥራችሁት የሆነ ነገር ጭቅጭቅ ሲነሳ እውነቷን ለማግኘት እንጂ ከምትወዱት ከምትጠሉት ሰው ጋር ቲፎዞ መሆን እጅግ አደገኛ አካሄድ ነው። እኔ በትክክልም አመፀኛ ሰዎች ናቸው እውነትን በራሳቸው አቅል መዝነው ትክክል ነው አይደለም ማለት የማይችሉ ሰዎች። ከዛ አላህ ምን አለ? ፈለማ አሰፉና አለ ተስፋ ባስቆረጡን ጊዜ እንተቀምና ሚንሁም ከነሱ ተበቀረን አለ ፈአግረቅናሁም አሰመጥናቸው አጅማዒን አጠቃላይ አሰመጥናቸው አለ። ያያችሁ ፊርዓውንን ሙሳ ከመድየን ከተማ 8 ዓመት ወይም 10 ዓመት ቆይቶ ከመጣ በኋላ ለተወሰነ ጊዜያት የተለያየ ተአምር እያሳየ ረሱልነቱን እንዲቀበሉ የአላህን ጌትነት እንዲቀበሉ አቅሙ የቻለውን ያህል ጣረ። ሙሳንም በፍጹም አልተቀበሉ፣ ይዘውት የመጣውንም ሀቅ ተቃወሙ፣ አንጠራጠሱት። በቃ እነዚህ ሰዎች በተአምር ሀቅን አይቀበሉም የሚል ተስፋ አስቆራጭ አቋም እንዳላቸው በተረዳን ወቅን ጊዜ ላላ እንተቀምና ሚንሁም ተበቀልናቸው ፈአግረቅናሁም አጅማዒን ሁላቸውንም ጥርግርግ አድርገን አሰጠምናቸው ይላል። ፈጃዓልናሁም አደረግናቸው ሰለፈን ወመተለን ሊልአኺሪን ሰለፈን ተቀዳሚ አደረግናቸው የእነሱን አርአያ ከነሱ በኋላ ለሚከተሉ ሰዎች የሚጠብቃችሁ የእነሱን አይነት አደጋ ነው ብለን ለማስተማሪያነት ተቀዳሚ ተቀጮች አደረግናቸው። ወመተለን ምሳሌም አደረግናቸው ሊልአኺሪን ከዚህ በኋላ ለሚመጡት ህዝቦች የፊርዓውንና የህዝቦቹ ታሪክ መመከሪያ ምሳሌ እንዲሆን በዚህ መስመር ለሚያልፉ ሰዎች ተቀዳሚ ተቀጮች እንዲሆኑ ከሙሳ በኋላ ለሚመጡ ህዝቦች ትልቅ ምሳሌና ተቀዳሚ የቅጣት እርምጃ የተወሰደባቸው አካሎች አደረግናቸው ይላል። ያው ፈአግረቅናሁም አጅመዒ ምንድን ነው ያልኩት? እኮ ነው ማለት ነው። ለዛ ነው እዚህ ጋር ከልጃ እየጠየቀች ነው። ለዛ ነው ፈለማ አሰፉና ተስፋ ባስቆረጡን ጊዜ አይደል? እና ይሄን ይመስላል። ሌላው ፈአግረቅናሁም አጅማዒን ሁላችንም አጠፋናቸው አሰጠምናቸው ያለው ያው ሁላችሁም ታውቁት ታሪክ ነው። ሙሳ ለረጅም ጊዜ እንዳልኳችሁ እነዛ 9 ተአምራቶችን ይዞ መጥቶ እጁንም እንደ ፓውዛ አብርቶ ያቺ ብትር እንደ ዘንዶ ሆና ደጋሚዎች ያቀረቧቸውን የድግምት አይነቶች ሁሉ ውጣ ጨርሳ ይህን ሁሉ ተአምራቱ ፍራውልና ተከታዮቹ ምንም እንደማይመለሱ በተረጋገጠና በተጨባጭ በታየና በታወቀ ጊዜ አላሁ ጀለ ወዓላ ለሙሳ በአንድ ሌሊት ወህይ ላከለት። ምን ይምል ያ ሙሳ ህዝቦችን በአንድ ሌሊት ዞረህ ጠርተህ ሳይነጋ ህዝቦችን ይዘህ ከተማ ለቀህ ወደ ቀይ ባህር ሂዳላቸው። እጅግ አስደናቂ በሆነ ዘሌና ሲስተም እያንዳንዱ አይሁድ ቤት ገብቶ አንድም ሰው ሳይቀር ጥርግርግ ጋድለው ይዘወጡ። ኦኬ ይዘወጡ። ሲነጋ ፍራውንና ሰራዊቱ ወይም ግብጻውያን አንድም አይሁዳውያን ዝር የሚል ሰው ጠፋ። ከዛ አንዱ ጧት ንጋ እኮ የሆነ ሰርጋለም ብሎ አስፈቅዶ ቃይዞ የሆነች ነገር ለባብሶ ወጣ። አረኔም ጋር እንደዚህ ነው ያለው። አይሁዳውያን ኮምፕሊትሊ በአንድ ሌሊት አስደናቂ በሆነ ሁኔታ ተጠራርተው ከተማ ለቀው እንደወጡ ተደረሰበት። ወዲያው ለፊርዓውን ወሬ ደረሰው። ፊርዓውንም ከተታውጆ እነሆም ለሽርዚመቱን ቀይላ ነው ያለው። እነዚህ ጥቂት ግሩፖች ናቸው፣ በቀላሉ ዘንድ ጨምድደን አፈር ክሪም እናበላቸዋለን፣ ኑን ሂድ ብሎ ከተታወጀ አጠቃላይ ወንድ ሴት ሳይባል ግብፅን ከተማ ለቀው ወጡ። እነ ሙሳን አሳደዱ፣ ቀይ ባህር ጋር ተያዩ። ሙሳ ባህሩን ምታ ያለው ባህሩን መታ። ባህሩ ለ12 ተከፈለ። ሙሳና የአይሁድ ህዝቦች ተከታዮቹ አለፉ። ፊርዓውንና ሰራዊቱ ገቡ። ታሪኩን በደንብ ስለምንመጣ ባረፈው ገቡ። መጨረሻ ላይ ፊርዓውን ላለመግባት ሁሉ አመንትቶ ነበር ይባላል። እንደምንም ግን ብሎ እሱም ጅብሪልም ነው ይባላል በአንዳንድ ታሪክ ላይ አባብሎ አስገባው። ጥርርግ ብለው ከገቡ በኋላ አላህ ባህሩን ድጋሚ መታለው። ሲመታው ግጥም አለ። አጠቃላይ የፊርዓውን ሰራዊት እዛ ስር ሰምጦ ቀረ። ፊርዓውን አላህ ለተአምሩ ውሃይቷ እንድትተፋው አደረገ። ወደ ላይ ሲተፋው ምን አለ ይባላል? አመንቱ ቢማ አመነት ቢ በኑ እስራኤል አለ። የእስራኤል ልጆች ባመኑት አምላክ አምኛለሁ አለ። የአላህ ምላሽ ግን ምን ሆነ ነው ይባለው? አልአን ያ ፊርዓውን፣ አሁን ጣረሞት ላይ ያለህ ነው የምታምነው? ያን ሁሉ ጊዜ ስታላግጥ ቆይተ፣ አሁንማ ሰዓቱ አልቋል አለ። ከዚያ አኳያ አላሁ ጀለ ወዓላ ሙሳን በዚህ መልኩ ዳግም ወደ ግብፅ ተመልሶ ግብፅን እንዲመራ ሁሉ አደረገው። እንግዲህ ሁል ጊዜ ወልዓቂበቱ ሊልሙተቂን ነው። መጀመሪያ አካባቢ ርሱሎች ይንገላታሉ፣ እውነቱን የያዙ ሰዎች ይገፋሉ፣ ብዙ ስቃይ መከራ ያስተናግዳሉ። መጨረሻው ግን በአላህ ህግና ስርዓት መሰረት ለሙተቂኖች ለነቢያቶች ነው። ወደ ረሱልም ህይወት ስትመጡ ረሱል መዲና ውስጥ 13 ዓመት ስቃይ አሳለፉ። አይደለም ስላል ስለም 13 ዓመት የስቃይ መዲናም ገብተው ብዙ ጣውራ አይተው መጨረሻ ግን ይኸው ለዓለም የሚተርፍ ብርሃን ምድር ላይ ዘርግተው አለፉ። ያንዳንዱ ነቢይ ብታው መጀመሪያ ላይ ችግር መከራ ያል፣ ኋላ ላይ ግን ውጤቱ ያማረ እንደሚሆን ነው ከታሪኮቻችን የምንማረው። አሁንም ይኸው ሱና ይሰራል። ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ያልገባችሁ ነገር ካለ የምታነሱት ጥያቄ ካለ ትንሽ ደቂቃ አብረን። ሰላሙ አላ ረሱልላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ በዚሁ ልቀጥል ወይስ ታስተካክላለህ? ነው ኡስታዝ ያርመን ኢንሻአላህ። ልቀጥል። እሷ ጨረሰች እኮ ኡስታዝ። ከመጨረሻው በቃ እኔ ልቀጥል። እስከ መጨረሻው ወስአል ጠይቅ። መን አርሰልና ከላክን ምን ቀብልከ ካንተ በፊት ምን ሩሱሊና ከኛ መልእክተኛዎች አጅዓልና አድርገናልን ምን ዱን ራህማን ከራህማን ውጭ አሊሀተን አምላክን ወይም የሚተመላኪን አሊሀተን አምላክን ዩዕበዱን የሚያመልኩት ማለት ነው። ከዚህ በፊት ያስተላለፍ ነው በመጽሐፍ የተቀመጠ ነገር ወይ አለ እንዴ? በተውራትም በእንጂልም ከአላህ ስብሓንሁ ወተዓላ ከአራህማን ውጭ አምልኩ ተብሎ የተቀመጠ አለ እንዴ? እስኪ ጠይቅ ነው። ወለቀድ በእርግጥም አርሰልና ልከናል ሙሳ ሙሳን ቢአያቲና በአንቀጾቻችን ወይም ቢአያቲና በተአምራቶቻችን ኢላ ፍርዓውና ወደ ፍርዓውን ወመለኢሂ መለእ ማለት እሺ ድምጻችን ወስአል ጠይቅ መን አርሰልና ከተከታዮች ምን ቀብል ከካንተ በፊት ከነበሩት ምን ሩሱሊና ከመልክተኞቻችን ማለት ነው። አጅዐልና አድርገናልን ምን ዱን ራህማን ከአራህማን ውጭ አሊሀተን አማልክትን ዩዕበዱን የሚያመልኩት ማለት ነው። ዒባዳን የሚያደርጉለት ወለቀድ በእርግጥም አርሰልና ልከናል ሙሳ ሙሳን ቢአያቲና በተአምራቶቻችን ኢላ ፍርዓውና ወደ ፍርዓውን ወመለኢሂ ወደ ሚኒስተሮቹ ሚኒስተር ነው ከበርቴ ወደ ከበርቴዎች ዋና ዋናዎች ፈቃለ አለ ኢኒ እኔ ረሱሉ መልክተኛ ነኝ ረቢ ልዓለሚን የዓለማቱ ጌታ የሆነው የእሱ መልክተኛ ነኝ አለ ሙሳ። ፈለማ ጃአሁም በመጣቸው ጊዜ ቢአያቲና በተአምራቶቻችን ኢዛሁም በዚያ ሰዓት ሚንሃ የضሐኩን ከእሷ መሳቅ ጀመሩ ወይም ማፌስ ጀመሩ። ድምጻችን የጻፍከው አልገባኝም። ከልክተኙ አፎን ወማ ኑሪህም አናሳያቸውም ሚን አየትን ከተአምር ኢላ ብትሆን እንጂ ሄየ እሷ ተአምሯ አክበሩ በላጭ ምን ኡፍቲሃ ከእሷ በፊት ከነበረው በላጭ ብትሆን እንጂ አናሳያቸውም አንድም ተአምር ወይም ከበፊቱ ተአምር ቀጣዩ ተአምር በጣም ትልቅ ነው ማለት ነው። ወአኸድናሁም ያዝናቸው ቢልዓዛቢ በቅጣት ለዓለሁም يرجعون عندي ملف زندا وقالوا قالوا يا أيها الساحر أنت ساحر هوي وين من دسو بن دسو قانقوا نسون مالك أتونا ادعو لنا ترالن ربك أملاكهم بما عهد ادعو لنا ربك جيتاهم ترالن بما عهد قال بجبا عندك أنت زندا إننا لمهتدون كذبوا هلا እኛ ደግሞ ለሙህተዱን የተመሩ እንሆናለን። ፈለማ ከሸፍና ባነሳን ጊዜ አንሁም ከነሱ ላይ አልዓዛበ ቅጣትን ኢዛሁም የንኩሱን ከዚያ በኋላ የሚመለሱበት ሆኑ ማለት ነው። ወናዳ ጠራ ፍርዓውኑ ፍርዓውን ፊ ቀውሚሂ በህዝቡ ውስጥ እሺ ድምጻችን እንሻአላህ አስተካክል ኢዛሁም የንኩሱን የሳሉ የተሳሉ እሺ ኢንሻአላህ ኢዛሁም የዛኔ የንኩቱን ያፈርሳሉ ቃል ኪዳናቸውን። ወናዳ ጠራ ፍርዓውን ፍርዓውን ፊ ቀውሚሂ በቀውሙ ቃለ አለ ያ ቀውሚ ህዝቦቼ ሆይ አለይሰ ሊ ሙልኩ ምስር ለእኔ የምስር ንግስና አልሆንም እንዴ? ወሃዚህ ልአንሃሩ እነዚህ ወንዞች ተጅሪ ምን ታህቲ ከስሬ የሚፈሱ ማለት ነው። እና የምስር ወንዞች ከሱ ንግስና ስር ይፈሱ ነበር። አፈላ ቱብሲሩን አትመለከቱም? ምን እኔ እዚህ ሁላ ንግስና ኑሮኝ እንዴት አታስተነትኑም ማለት ነው። አም አና በል ማለት ነው። አና እኔ ኸይሩን ነኝ ምን ሃዳ ከዚህ አለዚ ሁወ ሙሂኑን ይህ ማለት በጣም የተዋረደ ከሆነው ማለት ነው። ወላ የካዱ እሱም አይችልም ወይም አይቀርብም ዩቢን ለማስረዳት የሚናገረውን እንኳ ለማስረዳት አይችልም። ፈለውላ ቢሆን ኖሮ መልክተኛ ቢሆን ኖሮ ኡልቅየ ዓለይሂ ወደ እሱ ይላክ ነበር ወይም ይሰጠው ነበር። አስዊረቱን አምባሮች በእጁና በእግሩ ላይ የሚያጠላልቃቸው ማለት ነው። ሚን ዘሀቢን ከወርቅ የሆኑ አውጃአ ማዓሁ ልመላኢከ አውጃአ ወይም በመጣ ነበር ማዓሁ ከሱ ዘንድ ወይም እሱ ዘንዳ ከሱ ጋር ማለት ነው። መላኢከቱ መላኢካዎች ሙቅተሪኒን እሱን የሚቆራኙ ሆነ የሚጎዳኙ ሆነ ከሱ ጋር ተቆራኝተ ወላሁ አለም። ጀዛኩም ላሁ ኸይረን ማይክፍሩ آلهة من دون الرحمن آلهة يعبدون واسأل تيك أتشو أو محمد صلى الله عليه وسلم من أرسلنا النزاء يلاكنا أتشو من قبلك كانت بفيت من رسولنا كما لفتو تشاكشن أجعلنا أدرقنا وي أدرقنا لندي من دون الرحمن كرحمن وجه ማለት ከአላህ ውጭ ማለት ነው። አሊሀተን አምላኮች ወይም የሚመለከቱ ይዕበዱን የሚያመልኳቸው አምላኮችን ልከናል አድርገናል እንዴ? እስኪ ጠይቃቸው። ወለቀድ አርሰልና በእርግጥም ልከናል። ወለቀድ በእርግጥ አርሰልና ልከናል ሙሳ ሙሳ ቢአያቲና በአንቀጾቻችን ወይም በምልክቶቻችን ኢላ ፊርዓውነ ወደ ፊርዓውን ወመላኢሂ እንዲሁም የተከበሩ ሰዎች ወይም የእሱ ሽማምንቶች ማለት ነው። ፈቃለ አለ ኢኒ ረሱል አለ ሙሳ ማለት ነው። ሙሳም አለ ኢኒ ረሱሉ ረቢል ዓለሚን እኔ መልእክተኛ ነኝ ረሱል ረቢል ዓለሚን ለ ዓለማት የተላኩ ሶሪ ረብ አልዓለሚን የዓለማችን የዓለማት ጌታ የላከኝን መልእክተኛ ነኝ ወይም ከዓለማት ጌታ ዘንድ የተላኩ መልእክተኛ ነኝ። ፈለማ ጃአሁም በመጣላቸው ጊዜ ፈለማ በመጣላቸው ጊዜ ጃአሁም በመጣላቸው ጊዜ ፈለማ ጃአሁም ቢአያቲና በአንቀጾቻችን ኢዛሁም እነሱ እኮ ሚንሃ ከእሷ የድሐኩን ይስቁ ነበር ወይም ስቀዋል። ወማ ኑሪህም አናሳያቸውም ሚን አያቲን ከአንቀጾቻችን ወይም ከኛ ከአያታችን ከምልክት ማለት ነው ወይም አንቀጽ ወይም ተአምር ኢላ ህያ ብትሆን እንጂ እሷ አክበር ያተለቀች ወይም ታላቅ የሆነች ሚን ኦክቲሃ ከቀድማ ከመጣችው ተአምር የበለጠች ብትሆን ወይም ታላቅ የሆነች ብትሆን እንጂ አንልክም ወይም አናሳያቸውም። ወአኸዝናሁም እንዲሁም ያዝናቸው ቢዓዛብን በቅጣት ለዓለሁም የርጅዑን ሊመለሱ ዘንድ በቅጣት ያዝናቸው። ወቃሉ አሉ የአዩሀ ሳሒር አንተ ድግምት አድራጊ ሆይ ወይም ድግምተኛ እድዑ ለና ጥራልን ወይም ለምንልን ረበክ ጌታህን ቢማ አሂደ ዒንደክ በአንተ ላይ ቃል በገባው ኢነና ለሙህተዱን እኛ እንሻአላህ ኢነና ከዛ በኋላ እኛ ለሙህተዱን የተመራን እንሆናለን በእርግጥ እኛ የተመራን እንሆናለን አሉት። ፈለማ ከሸፍና አንሁም ልዓዛባ ቅጣታችን ቅጣቱን ባነሰልናቸው ጊዜ ፈለማ ከሸፍና ባነሰልናቸው ጊዜ አንሁም ከነሱ አልዓዛብ ቅጣቱን ኢዛሁም የንኩሱን እነሱ ቃላቸውን ይሰብራሉ ወይም ያጥፋሉ። ኢዛሁም የንኩሱን ቃላቸውን ያጥፋሉ ወይም ያፈርሳሉ። ወናዳ እንዲሁም ሙሳንም ተጣራ ወናዳ ተጣራ ፊርዓውኑ ፊርዓውንም ተጣራ ወይም ጠራ ፊ ቀውሚሂ ህዝቦች ላይ ቃለ በማለት የቀውሚ ህዝቦች ሆይ አለይሰ ሊ ለኔ አይደለም ወይ ሙልኩ ሚስር የምስር ንግስነት ወሃዚህ አልአንሃሩ እነዚህ ጅረቶች ወይም ደግሞ ምናቸው ጅረት ነው የሚባለው አይደል አንሃር ሪቨርስ ማለት ነው ወሃዚህ አልአንሃሩ እነዚህ ጅረቶች ተጅሪ የሚሄዱ ወይም የሚፈሱ ሚን ታህቲ ከኔ ስር የሚፈሱ እነዚህ ጅረቶችና የምስርን ወይም የግብጽን ንግስነት ለኔ አይደለም ወይ አፈላ ቱብሲሩን እያያችሁት አይደለም ወይ አላቸው። አም አና በል አና ይልቅንስ እኔ ነኝ ኸይሩን በላጭ ወይም የተከበረ ወይም የበለጠ ሚን ሃዛ ከዚሁ አለዚ እሱ ሁወ የሆነ መሂን ከዛ ደካማ የሆነ ወይም የተዋረደ የሆነ እኔ በላጭ ነኝ። ወላ የካዱ የራቀም ነው ሙቢን ነገሮችን በግልጽ በማድረግ ግልጽ ከማድረግ የራቀ ነው በጣም የራቀ ነው ነገሮችን ግልጽ ከማድረግ ፈለውላ ባይሆን ኑሮ ሐላ ማለት ነው። ኦኬ ሶሪ ፈለውላ ሐላ ለምን ታዲያ ወይም ደግሞ አይሆንም ነበር ኡልቂያ አለይህ ለሱ ለምን አልተላከለትም አልተሰጠውም ወይም ኡልቂያ አልተሰጠውም አለይህ በሱ ላይ አስዊረቱን አምባሮች ሚነ ዘሃብ ከወርቅ የተሰሩ አምባሮች ለምን አልተሰጡትም ነበር አው ጃአ ማዐሁ ወይም ስለምን አልመጣም ከሱ ጋር አልመላኢከቱ አማል መላእክት አንጀልስ ምንድነው የሚባለው በአማርኛ መላእክቶች መላእክቶች سبحانك اللهم وبحمدك መላእክት መላእክት ነው የሚባሉት በአማርኛ መላእክቶች anyway መላእክቶች او جاء معه كسس جاء لمن المطام المطوم ملائكه الملائكه ملائكتوش قال مندنو ملائكتوش يميغزوت معناتنو ويس ملائكتوش ملائكتوش نو ماشي anyway حسابون جبتاجوال وانداو نغرسو نو ሞክተሪኒን የተቋረኙ ሆነው ከሱ ጋር ለምን አልተላኩም ነበር መላእክቶች ከሱ ጋር የተቋረኙ ሆነው ለምን አልተላኩም ነበር ፈስተኸፈ ቆውመሁ ህዝቦቹን አቃለላቸው ወይም በጣም የበታች አደረጋቸው ፈስተኸፈ የበታች አደረጋቸው ቆውመሁ ህዝቡን ፈአጣዑ እና እነሱም ታዘዙት ኢነሁም በርግጥ እነሱኮ ካኑ ነበሩ ቆውመን ፋሲቂን አመጸኞች ህዝቦች ነበሩ ፈለማ አሰፉና ባሳዘኑን ጊዜ ነው ባስቆጡን ጊዜ ፈለማ አሰፉና ባስቆጡን ጊዜ ፈንተቀምና ተበቀልናቸው ሚንሁም ከነሱ በነሱ ላይ ተበቀልናቸው ፈአግረቅናሁም እንዲሁም አሰጠምናቸው አጅማዒን ሁሉንም አሰጠምናቸው ወይም ባስቆጡን ጊዜ አሉ ፈጀዐልናሁም ኦኬ ባስቆጡን ጊዜ አስከዛ ፈጀዐልናሁም ሰለፈን ወመተለን ሊልአኺሪን ብሎ ኔክስት ዊክ ይቀጥላል ማለት ነው ወላሁ አላ ወአለም سبحان الله يا انت مرت ራሳችን ቀርተን በሳዞችን ተ ሰኪና 56ኛው አል መርየም አልቸረሱ አሎ ኦኬ فجعلناهم አደረግናቸው ሰለፈን ተከታዮች ወይም ነው ተከታዮች ሰለፈን ከነሱ ምንድነው የሚባለው ቀዳሚዎች አዎ ጉድ ቀዳሚዎች አደረግናቸው ወመሰለን እንዲሁም አርአያም አደረግናቸው ወይም የሚ ኤግዛምፕል ማለት ነው ለላፈሪን ለሌሎች ቀዳሚዎችና ከነሱ የሚማሩት ማለት ነው ቀዳሚዎችንም ከነሱ አይተው የሚማሩ ወመሰለን አብነትም አደረግናቸው ለላፈሪን ለሌሎች والله ምሳሌ ማለት ነው መሰለን ምሳሌ